ما شاء الله. ሌላ ጥያቄ ሳልጠይቅ ማስታወስ የሚፈልግ ሰው ካለ ማይክ ለቃለኝ። ከሌላ አንድ ሁለት ጥያቄ ጠይቅና ወደ ደርሳችን እንገባለን። ኢንሻአላህ የኡሙ ኢልያስን ጥያቄ በተመለከተ ኢንሻአላህ መጨረሻ ላይ አስታውሽኝ አነሳዋለሁ። ምንም ችግር የለውም። ከርሱ ጋር ተያያዥነት ባይኖረውም ኢንሻአላህ በመጨረሻ አነሳዋለሁ። እና ኦኬ፣ ማስታወስ የሚፈልግ በፍላጎት ከሌለሽ እኔ ጥያቄውን አቀርባለሁ። ጠይብ ማሻአላህ፣ እህታችን ኡሙ ኢልያስ እንዳነሳችሁ ትላንትና ከትላንቱ በስቲያ የኢስላም ልዩ ባህሪያት ከሆነው ክፍል ሁለት አዲኑ አልኢንሳንያ ዲናችን የሰብአዊ መብትን የሰው ልጅን ክብር የጠበቀ ነው ብለን የቁርአንና ቅስቶችንም በሰፊው ለማየት ሞክረን ነበረ። ጌታችን አላህ ሱብሃነሁ ወተዓላ የተለያዩ መልእክተኞችን ልከዋል የአላህን አንድነትና ብቸኝነት እንዲያስተምሩ እንዲሁም ደግሞ ለሰው ልጅ ክብርና ቦታ ሰዎች እንዲሰጡ እንዲያስተምሩ። እና ምነው አሁን ምንድነው የምጠይቀው? ኢስላም ለሰው ልጅ ከሰጠው ሰብአዊ ክብር መገለጫዎቹ መካከል ሁለቱን ጥቀስ። ኢስላም ለሰው ልጅ ከሰጠው ሰብአዊ ክብር መገለጫ ሁለቱን ጥቀስ። ኢስላም ለሰው ልጅ ከሰጠው የክብር መገለጫ ሁለቱን ጥቀስ። ይላል እንትም ተዛሪው መጀመር ስላልደብኝ ማለት ነው። እንግዲህ አላህ ሁላችንም በመማራው ተጠቃሚዎችና በልባችን እናኖረው አላህ ያድርገን። ዛሬ ጌታችን አላህ ፈቃዱ ከሆነ ሁለንተናዊነትን የዲናችንን ሁለንተናዊነትን እንዳሰሳለን። በቅድሚያ አዑዙ ቢላሂ ሰሚዒ አሊም ሚነ ሸይጣን ረጂም ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። In the name of Allah, the Most Compassionate, the Most Merciful, all praise is due to Allah. We bear witness that no one is worthy of worship but Allah. We bear witness that Muhammad sallallahu alayhi wa sallam is indeed the final messenger. The best of his preaching is the book of Allah, and the best of guidance is the guidance of Muhammad sallallahu alayhi wa sallam. Wa Allah sallam jig bat amma rufuq jig bat amma zayn buhama. Amlukot inna wuddasi kullu lagita la Allah samaat inna nudrin dazzaka jayta gabbaikum. እነሆ ከአንድ አላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እመሰክራለሁ። ነቢዩ ሙሐመድ አለይሂ ሰላቱ ወሰላም የአላህ ባሪያና መልእክተኛ መሆናቸውንም እንዲሁ እመሰክራለሁ። መልካም ንግግር ቅዱሱና ንጹሑ የጌታችን ቃል ቅዱስ ቁርአን ነው። እውነተኛና ትክክለኛ ምሪትን የተወዳጅ ነቢያችን አለይሂ ሰላቱ ወሰላም ምሪት ጎዳና ብቻና ብቻ ነው። አላሁ ሱብሓነሁ ወተዓላ መልካም ፍቃዱ ሆኖ አላህ ሱብሓነሁ ወተዓላ መልካም ፍቃዱ ሆኖ ባለፈው ሁለት ፕሮግራሞቻችን ላይ የተመለከትነው የነበረው ዲናችን አዲኑ አርባንያ ዲናችን መለኮታዊ ሃይማኖት መሆኑን አይተናል። ሁለተኛ አዲኑ አልኢንሳንያ ዲናችን የሰብአዊ መብትን የሰው ልጅን ክብር የሚጠብቅ መሆኑን ተመልክተናል። እነዚህ ሁለት ልዩ የሆኑ የኢስላም ባህሪያቶች ኢስላም ከሌሎች አይዲዮሎጂዎች ወይም አስተሳሰቦች ወይም ከሌሎች ሃይማኖቶች ለየት ያደርገዋል በማለት ሁለቱን በሰፊው ለማየት ሞክረን ነበር። ጌታችን አላህ መልካም ፍቃዱ ከሆነ አዲኑ ሽሙል ዲን ሽሙል ነው የሚለውን እናያለን ዛሬ። ዲን ሽሙል ነው ማለት Islam is the comprehensive religion. Islam is the comprehensive way of life and Islam is the comprehensive religion. ዲናችን እስልምና ማለት ሁለንተናዊ የሆነ ሃይማኖት ነው። ኢስላም ሁለንተናዊ ሃይማኖት ነው። ኢስላም ሁለንተናዊ ሃይማኖት ነው። ሁለንተናዊቱን ኢንሻአላህ ዛሬ በሶስተኛው የኢስላም ልዩ ባህሪያት ውስጥ የምናየው ፍርዕስ ይሆናል። ሁላችሁም ልቦናችሁን ከፍታችሁ ጆሮአችሁን ሰጥታችሁ እንድታደምጡ ፈልጋለሁ። እስልምና ሁለንተናዊነቱን ዲን ሽሙል መሆኑን የግዴታ ሁላችንም በነፍስ ወከፍ ልናውቀው ይገባል ብዬ ተስፋ አደርጋለሁ። ከዛ አንፃር the comprehensive method of the Islamic religion ሁለንተናዊ የሆነውን የኢስላምን ሃይማኖት ሁለንተናዊ የሆነውን የኢስላምን ህይወት ዛሬ የምንቃኝበት ሰዓት ላይ ደርሰናል። ዲን ሽሙል ነው ሲባል ዲን ሁለንተናዊነትን ያጠቃልላል ሲባል ምን ማለት ነው? ዲን ሁለንተናዊነትን ያጠቃልላል ሲባል የራሱ የሆኑ መገለጫዎች አሉት። ዲን ሁሉን ነገር ያጠቃልላል። ኢስላም ስለ ሁሉ ነገር የሚዳስስ ስለ ሁሉ አጀንዳ የሚያወራ ነው ስንል በጥቅሉ 8 ነጥቦችን ማየት ፈልጋለሁ። 8 ነጥቦችን እያንዳንዱን አልዘረዝራቸውም ግን ስምንቱን ግን ተቀላዊ የሆኑ ነገር እያንዳንዱ እስላም ሁለንተናዊ ሃይማኖት መሆኑን የሚያሳይባቸው የራሱ የሆኑ መገለጫዎቹን ነው ለማሳተፍ መፈልጋው ዲን ኮምፕሬንሲቭ ነው ሲባል ዲናችን ሁለንተናዊነት ነው ሲባል አንደኛ it is the universal in the continuity of religion የሃይማኖት universal ሃይማኖት ነው ዓለም አቀፍ የሆነ ሃይማኖት ነው የሰው ልጆች ሁሉ የህይወት መንገድን ሳይቀን ድረስ መቆየት የሚችል ዲን ነው እስከትን ሳይቀን ድረስ መቆየት የሚችል ሃይማኖት ነው አንድ ሁለተኛ ደግሞ the concept of faith ስለ አቂዳ ስለ ሃይማኖት ስለ ትክክለኛው የጠራውና ንጹህ የሆነው እምነት የሚያስተምር ዲን ነው ስለ እምነት ጉዳዮች ያወሳል ሶስተኛ using the intellect የሰው ልጆች አእምሯቸው እንዲያስተነትኑ አእምሯቸውን እንዲጠቀሙ የአላህን ፍጥረት በአእምሯቸው እንዲያስተውሉና አላህ የኸለቀውን አእምሮ በትክክሉና በአግባቡ እንዲያገለግሉት እንዲጠቀሙበት አፍላ ታቂኑን ይያለ አትገነዘቡ ሞያለ ጥሪ ያቀርባል እና አእምሮ ላይ ትልቅ ስራ እንዲሰራ እስልምና በሩን ይከፍታል ስለዚህ ስለ አእምሮ ጉዳይ ማውሳቱና ስለ ዕውቀት አጀንዳ ያነሳ በቁርአን ውስጥ የሚጠቅስልን ዑነታዎች ዲናችን ሁለንተናዊነቱ አንዱ መገለጫ ነው ሶስተኛ having good manners having good contacts ስለ መልካም ስብዕናዎች ስለ መልካም ባህሪያቶች ቁርአን ውስጥ ታገኛላችሁ ቁርአን ስለ መልካም ስነ ምግባሮች ስለ መልካም እሴቶች ስለ መልካም ባህሎች ቁርአን ውስጥ ተጠቅሶ እናገኛለን አምስተኛው dealing about business ቁርአን ስለ ቢዝነስም ያወራል ሰዎች ቢዝነስ በሚፈጽሙበት ጊዜ እስላም ስለ ቢዝነስ ያስቀመጣቸው መስፈርቶች አሉ ያስቀመጣቸው መርሆች አሉ ይሄ ዲናችን ስለ እያንዳንዱ የህይወት ጉዳዮችን ጣልቃ ገብቶ አቅጣጫ የሚያሳይ እምነት ስለመሆኑ አንዱ መገለጫ ነው ሌላው dealing about the family ስለ ቤተሰቦቻችን ያወራል ቤተሰቦቻችን እንዴት ነው መንከባከብ ያለብን ከቤተሰቦቻችን ጋር ያለው ሐላቃ ምን መምሰል አለበት ባል ከሚስት ጋር ሚስት ከባል ጋር ባልና ሚስት ከልጆቻቸው ጋር እንዲሁም ከቤተሰቦቻቸው ጋር አጎት ካክስት ከእንደዚህ ከቤተሰብ ባጠቃላይ in general it deals about the family ስለ ቤተሰብ ጉዳይ ዲል ያደርጋል ሌላው dealing about country ስለ ሀገር ጉዳይ ስለ ዓለም ጉዳይ እስላም ጉዳዩ ስለ ሀገርም ሆነ ስለ ዓለም ጉዳይ ያገባዋል ስለ ዓለምም ስለ ሀገርም ጉዳይ አጣጫን የሚያሳይ መልካምን እሴት መዘርጋት የሚችል ምርጥ ትውልድን መፍጠር የሚችልበትን መስመር አዘጋጅቷል ደስተ መጨረሻ ስምንተኛ ላይ dealing about the hereafter ስለ ቀጣዩ ዓለምም ያወሳልናል አሁን እነዚህ ያወሳቸው ነገሮች ዲን ዩኒቨርሳል መሆኑ ለሁሉም ሰው መምጣቱ ቀጣይነት ያለው ሃይማኖት መሆኑ እስከ ትንሳኤ ቀን አቂዳን ማጥራቱ አእምሮን በእውቀት መሙላቱ ስብዕናን በመልካም ባህሪያቶች ማጨቁ ስለ ቢዝነስ ማውራቱ ስለ ቤተሰብ ማውራቱ ስለ ሀገር ማውራቱ ከዚህም ባሻገር ደግሞ እኛ ወደ ቀጣዩ ዓለም እንደምንሸጋገር ግልጽ ስለሆነ ስለ ቀጣዩ ዓለም ስለ አኺራም ያወሳልናል እነዚህ ነጥቦች እንዳል ለምናገኛቸው ቁርአን ውስጥ ነው ይሄንን ሁሉ አስተሳሰብ እናገኘው ከቁርአን ምንጭ ስንጎነጭ ነው እነዚህ ሁሉ አስተሳሰቦች ከእስላም የሃይማኖቱ የእምነቱ ምንጭ ከሆኑት ከቁርአንና ከሐዲስ ነው የምናገኘው ይሄ ምን ያሳየናል ዲን ሁለንተናዊ ነው ዲን ኮምፕሬንሲቭ ነው በእያንዳንዱ የህይወት ጉዳያችን ውስጥ ጣልቃ እየገባ አቅጣጫችንን የሚያሳምር ህይወታችንን መስመሩን የሚያስይዝ ዲን ነው እንላለን ለዛሬው ግን ኢንሻአላህ ጥቂት ነጥቦችን እያነሳን ዲን ሽሙልነቱን ዲን ኮምፕሬንሲቭ መሆኑን ይህ ሃይማኖታችን የተሟላ መመሪያ ሆኖ ሁለንተናዊ መሆኑን ለማሳየት ሞክራለሁ እስልምና ሁለንተናዊ ወይም ኮምፕሬንሲቭ ከሆኑባቸው መገለጫዎች መካከል አንዱ እስከ ዓለም ፍጻሜ ድረስ ያሉ የሰው ዘርን ሁሉ የሚያጠቃልል ሃይማኖት መሆኑ ነው እስከ የሰው ዘር ፍጻሜ ድረስ የአደም ዘር በምድር ላይ እስኪጠፋ ድረስ እስከ መጨረሻው የትንሳኤ ቀን ድረስ ላሉ የሰው ልጆች ሁሉ መመሪያ የሚሆን መጽሐፍ ነው ቁርአን ይዘው ቁርአን ራሱ ማለት ነው እስላምም የያዛቸው በውስጡ ህግጋቶች ስርዓቶቹ እሴቶቹ ባህላቶቹ በአጠቃላይ የሚያሳዩት ለአረብ ብቻ አይደለም ያገለግለው አሊያም ለአውሮፓ ብቻ አይደለም ወይም ለአፍሪካ አይደለም አሊያም ለኤዥያ አይደለም በአጠቃላይ የሰው ዘር ነጭ ጥቁር ሀብታም ድሃ መሪ ተመሪ አዋቂ ጃሂል ሁሉንም ማጠቃለሉ የሰው ዘር በአጠቃላይ እስከ ትንሳኤ ቀን ድረስ ማጠቃለል የሚችል ዲን ነው ለዚህ ደግሞ የነብዩ አለይሂ ሰላቱ ወሰለም ተልእኮ አንዱ መገለጫ ነው ይህ ማለት ደግሞ እስላም እስከ ዓለም ፍጻሜ ያለው የሰው ዘሩን ሁሉ የሚያጠቃልል ሃይማኖት ነው ማለት ነብያችን አለይሂ ሰላቱ ወሰለም የተላኩትና ኢስላምን ያስተማሩበት እስከ ዱንያ ዓለም ማብቂያ ማለትም እስከ ቂያማ ድረስ ላሉት የሰው ዘሮች ሁሉ ነው ማለት ነው። ኢስላም ለዓለም ህዝብ ባጠቃላይ ማለት ነው ለዓለም ህዝብ ባጠቃላይ የመጣ ሰማያዊ መልእክት ነው። ለአረብ ወይም ለተወሰነ ጎሳ ወይም ለተወሰነ ህዝብ ብቻ የተላከ አይደለም። አስቀድሞ እንደገለጽኩት አይሁዶችን አይታችሁ ከሆነ አይሁዶች ራሳቸውን ምርጥ ህዝብ ነን ብለው ይሞግታሉ። በኢስላም አስተምሮት ግን ዘር ወይም ደግሞ ከዘሩ ማንነት ጋር የተያያዘ ምንም አይነት ቁርኝነት የለው። የሰው ዘር እንደመጣ አላህ Subhanahu Wa Ta'ala እንደፈጠረው የሰው ዘር የሚል ስም ታይትል ከመጣለት ለአንድ አካል he needs dignity and integrity ያለው ባለፈው የሰባዊ መብትና ክብሩ የተጠበቀለት ሊሆን ይገባል። ግን አላህ ተዓላ ነብዩ አለይሂ ሰላቱ ወሰለም የላከበትን አጀንዳ ስትመለከቱ ተልኳቸው የነብዩን ቁርአን ውስጥ የገለጸበትን መንገድ ስታስተውሉ አላህ ተዓላ እውነቱ ይሄንን ድን ሁለንተናዊ ድን አድርጎ ልኮታል ኮምፕሬንሲቭ የሆነ ድን አድርጎታል የሚለውን ተጨባጭ ቁርአን ውስጥ ታስተውላላችሁ። ጌታችን አላህ በሱረቱል አዕራፍ ላይ በሱረቱል አዕራፍ ምዕራፍ 7 በቁጥር 158 ላይ ሱረቱል አዕራፍ ምዕራፍ 7 አንቀጽ 158 ሳይ በላቸው ኦ ማንካይን እናንተ ሰዎች ሆይ Indeed, I am a messenger of Allah to you all from Him, to whom belongs the domination of the heavens and the earth. There is no deity except Him. He gives life and causes death. So believe in Allah and His messenger, the unlettered prophet who believes in Allah and His words, and follow Him that you may be guided. Subhanallah. Muhammad ho yibalacho, alayhi salatu wassalam. Ananta sawwacho yi. እኔ ወደ እናንተ ወደ ሁላችሁም የአላህ መልእክተኛ ነኝ። ወደ ሁላችሁም የሰው ዘር የተላኩኝ የአላህ መልእክተኛ ነኝ በላቸው። እርሱም ማለትም አላህ ማለት ያ የሰማያትና የምድር ንግስና ለርሱ ብቻ የሆነ እርሱ እንጂ ሌላ አምላክ የሌለ ያው ያደርጋል ይገላልም በአላህ በዚያም በመላእክት በአላህ በዚያም በአላህ ተዓላ በቃላቶቹ በሚያምነው የማያነብና የማይጽፍ ነብይ በሆነው መልእክተኛ እመኑ ቅኑን መንገድ ትመሩ ዘንድ ተከተሉ ይላል። አሁን ቅኑን ዘንድ መንገድ የመመራት ይፈልገ ሁለንተናው የሆነ የህይወት መስመር ውስጥ መግባት ይፈልገ ነብዩ አለይሂ ሰላቱ ወሰለም መከተል ይገባዋል። ነብዩ አለይሂ ሰላቱ ወሰለም የላካቸው አካል ማን ነው ስትሉ ያ ሰማያትና ምድር ሁሉ ንግስና ለእርሱ ብቻ የሆነ ከእርሱ በስተቀር በእውነት የሚመለክ አምላክ የሌለ በሱ ዓለምን በመፍጠር ረገድ ተጋሪ ማንም አካል ስለሌለው በመመለክ ረገድም ተጋሪ የሌለውን ጌታን አላህን ልታመልኩ አላህ ማለት ደግሞ ፍጥረታትን ህያው ማድረግ የሚችል ካልነበሩበት ወደ መኖሩ ዓለም የሚያመጣ እንዲሁም ደግሞ ከመኖር ወደ ዓለም መኖር የሚቀየራቸውና የሚገላቸውን እርሱ ነው። ይሄ የተላከላችሁ መልእክተኛ በአላህ አምኗል በአላህ ቃላቶችም እንዲሁ አምኖ ተቀበሏል። ነብያችሁ ደግሞ ማንበብም መጻፍም የማይችል ነው እርሱን ተከተሉት ለምን ቅኑን መንገድ ትመሩ ዘንዳ በማለት ሱረቱል አዕራፍ 7 158 ጥቅላዊ መልእክት ታያላችሁ። ንግግሩ እናንተ ሰዎች ብሎ መጀመሩ ሰው የሚለው ጥቅላዊ ገለጻ እያንዳንዱን የሰው የእያንዳንዱን ማህበረሰብ ያጠቃልላል። ድናሚውን ሀብታሚውን መሪሚውን ተመሪሚውን ነጭውን ጥቁሪውን አረቢውን አረብ አይሁን እያንዳንዱ የሰው ዘርን አጠቃሎ መምራት የሚችል የሁለንተናው የሆነ ሃይማኖት ነው። ይሄ ሃይማኖት ከሌሎች ሃይማኖት ለየት ከሚያደርጉት ባህሪያቶቹ ለሰው ዘር ሁሉ የመጣ ሃይማኖት መሆኑ ነው። ሌላም የቁርአን አንቀጽ ላይ ጌታችን አላህ የነብዩ አለይሂ ሰላቱ ወሰለም መልእክተኝነት ለዓለም ሁሉ መሆኑን ሲገልጽ በሱረቱል አንቢያ ምዕራፍ 21 አንቀጽ 107 ላይ ወማ አርሰልናከ ኢላ ረህመተን ሊልዓለሚን ወአፍ ሰንቱ ባት to be the mercy for all the worlds la alamat kullu iznat adirgen inji lelila allah nihim ilachwa nabiyyu alayhi salatu wassalam la alamat kullu iznat tadergon yetalakot abdullah ibn abbas radiyallahu anhum la alamin nabiyyu alayhi salatu wassalam la alam kullu yetalakunachaw alamin yimilon alquran anqas weyim worlds yimilon weyim alamat yimilon alquran anqas yefesuru nabiyyu alayhi salatu wassalam le sawum le junnu hiwet lallawum hiwet lelilawum neger እዝነት የተሞላባቸው አዛኝ ሆነው ተደርግ ተልከዋሉ ማለት ነው። ማለት ይሄን የቁርአን አንቀጽ ይተረጉሙታል ይፈስሩታል በዚህ መልኩ። ስለዚህ ጀነራል እንደኛው ነብዩ አለይሂ ሰላቱ ወሰለም ለሰው ዘር ሁሉ ለፍጥረት ሁሉ አዛኝ ሆነው ተደርግ ተልከዋሉ። ቁርአንም በሱረቱ ሰብእ ምዕራፍ 34 በሱረቱ ሰብእ ምዕራፍ 34 ቁጥር 28 ላይ በሱረቱ ሰብእ ምዕራፍ 34 ቁጥር 28 ላይ and we have sent you except comprehensively to mankind as a bringer of good tidings and a warner but most of the people did not know subhanallah astawlu antanum nabiyyu alayhi salatu wassalam malatnu antanum lesawoch hullu belalla bejennet absari bejahannab astankaqi adirgen bihon inji allakinin gina abzanyoch sawoch ihinin ayawqum አብዛኞቹ ሰዎች ይሄንን አያውቁም እንጂ እኛ እኮ ለሰውነት ሁሉ በመልካም እንታበሰብ በጀሃነም ደግሞ ከክፉ ነገር የምታስፈራራና የምታስጠነቅቅ አድርገን ልከናል ገና ብዙ ሰዎች ይሄንን እውነታ አያውቁም ኮምፕሬንሲቭ የሆነ መልእክት ነው ይዘ የመጣው የተሟላ የሆነ ራእይን ይወረደለ ለሰው ዘር ሁሉ የሚደርስ ዘመን ተሻጋሪ የሆነ መልእክትን ትንሳኤ ድረስ መቆየት የሚችልን እጹብ ድንቅ የሆኑ ሐሳቦችን ነው ያመጣው ለዚህ ደግሞ ማረጋገጫ ቁርአን ራሱ የሚነግረን አለ ነብዩ አለይሂ ሰላቱ ወሰለም የተሰጣቸው ራእይ የተሰጣቸው መልእክት ዓለምን በሙሉ የሚያናገር ነው የሰው ዘር ሁሉ የሚያናገር የሆነ መልእክታዊ ራእይ ነው ቁርአን በሱረቱል ፉርቃን እነተና ሰተል በሚነጥለው መጽሐፍ በሱረቱል ፉርቃን ምዕራፍ 25 የመጀመሪያው አንቀጽ ላይ በሱረቱል ፉርቃን ምዕራፍ 25 የመጀመሪያው አንቀጽ ላይ blessed is he who sent down the criterion upon his servant that he may be to the world of his warner ya furqanin malatun unatun kaset yiminatlawun mesaf bebaraw lay laalamat asfarari yihon zenda yawredaw amlak kibirna tara tegebaw ila ya furqanin unatun kaset yiminatlawun dinqun mesaf bebaraw lay laalamat asfarari yihon zenda aya laalamat kullu min yihon አስፈራሪ ይሁን ዘንዳ ያወረደው አምላክ ክብርና ጥራት ተገባው ክብርና ጥራት ተገባው ስለዚህ የእስላም መልእክቱ ኮምፕሬንሲቭ ነው ለሁሉም የሰው ዘሮች ማናገር በሁሉም ዘመን ላይ መገልገልና መስራት የሚችል ነው ሰው እኮ የቀረጸው ህግና ስርዓት በጣም በዛ ከተባለ 100 አመት አሊያም 200 አመት ሊቆይ ይችላል ነገር ግን 14 ክፍለ ዘመናት ሁሉ የተሻገረ ያልተበረዘ ያልተቀላቀለበት ኮምፕሬንሲቭ የሆነ ሃይማኖት ቢኖር ዲነል ኢስላም ብቻና ብቻ ነው ይሄ ሁለት የመጀመሪያው እስልምና ሁለንተናዊ ከሚያሰኘው ነጥቦች መካከል ነው ሌላው እስልምና ኮምፕሬንሲቭ ወይም ሃይማኖታችን ሁለንተናዊ ለመሆኑ መገለጫው እስላማዊ ህግ ሁሉን የህይወት ዘርፍ ያጠቃልለ ስለሆነ ነው እስላማዊ ህግ ሁሉንም የህይወት ዘርፍን ያጠቃለለ ነው ይህ ማለት እስላም ለሁሉም የህይወት ዘርፋችን መመሪያና ስርዓትን አበጅቷል አላህ የሰው ልጆችን ፈጠረ የሰው ልጆችን አስገኝቶ ሲያበቃ እንዲሁ ያለ ህግና ስርዓት አልተዋቸው እንደ እንስሳት ልቅ አላደረጋቸው እንስሳት አላማ የላቸውም ሰው በአላማ ነው የተፈጠረው ሰው የቆመለት አላማ አለ የሰው ልጅ የተፈጠረለት አላማ አለ ይሄንን ግቡና አላማውን ጌታ አላህ ያዘዘውን ተግባር እግብ እንዲያደርስ የተፈጠረ ፍጡር ነው ስለዚህ የሰው ልጅ ከራሱ ጀምሮ ከሌሎች ጋርም የሚኖረው ግንኙነት ማለትም በቤተሰብ ጉዳይ ሊሆን ይችላል በጓደኛ ጉዳይ ሊሆን ይችላል አለም በማህበራዊ ህይወት ሊሆን ይችላል ወይ በኢኮኖሚ አለም በፖለቲካ ወይ በባህሉ ወይ በሳይንስ በአጠቃላይ በመንፈሳዊና በቁሳዊ ህይወት ውስጥ ኢስላም ያንዳንዱን በመከታተል የህይወት መንገድን ዘርግቷል ድንቅ የህይወት መስመርን አረጅቷል ለዛ ነው እስላማዊ ድንቅ ህይወት ነው ድንቅም እምነትም ጭምር ነው ስለ መንፈሳዊ ጉዳይም በደንብ አብራርቷል አንደም ሳይስቀር ገልጿል ስለ ቁሳዊ የሆኑ ጉዳዮችም ምንም ሳይቀሩ በሚያመር ሁኔታ አብራርቷል ለዛ ነው ጌታችን አላህ እስላም የተሟላና ሊከፋፈል የማይችል አንድ ጥርት ያለ የህይወት ጎዳና ሲሆን ከፊሉን ወስደን ከፊሉን ልክ እንዳይዞች የምንተው ጉዳይ አይደለም አላህ ወተዓላ የሰው ልጆችን ግብጃ ሲያቀርብላቸው አማኞችንም ጥሪ ሲያረግላቸው ሱረቱል በቀራ ላይ እንዲህ ይላቸው በሱረቱል በቀራ አማኞችን ሲጠራ አላህ ምዕራፍ 2 በቁጥር 1 በቁጥር 208 ሱረቱል በቀራ ምዕራፍ 2 ቁጥር 208 ላይ በቁጥር 208 ምን ይላል አላህ ኦዩሁ ሀፍ ቢሊቭድ እናንተ ያመናችሁ ሆይ በአላህ አንድነት በተውሂድ ጥሪ ታርጋችሁ ማንንም አካል ሳታመልኩ ከአላህ ውጪ ማንንም አካል ጥሪ እርዳታ ሳትለምኑ አላህን በጥሪ አላህን በጥራት የምታመልኩ እናንተ ያመናችሁ ወይ? Enter into Islam completely and perfectly. ወደ እስልምና ተቀላቀሉ ብላችሁ አላህን በመታዘዝ ግቡ. Do not follow the footsteps of Shaytan, and he is to your clear enemy. የሸይጣን እርምጃዎችን አትከተሉ. ለምን? እርሱ ሸይጣን ማለት ለእናንተ ግልጽ የሆነ ጠላፋችሁ ነውና ኸይራ ይመኝላችሁም ክፉም ይመኝ እንጂ በመልካም ያዛችሁም በክፉ ቢጠራችሁ እንጂ ጥሩ ነገር አመላክታችሁ መጥፎን ቢጠቁማችሁ እንጂ ስለዚህ እናንተ ያመናችሁ ባሮቼ ቆይ ወደ እስልምና ጠቅለል ብላችሁ ግቡ በሙሉ ልባችሁ ሙሉ እግራችሁን አስገቡ አንድ እግራችሁ ዓለም ላይ አንድ እግራችሁ መንፈሳዊ ላይ አታድርጉ ወደ እስልምና በሙሉ ልባችሁ ጠቅለል ብላችሁ ግቡ የሚል ጥሪ ያቀርብልናል ጠቅለል ያለው ጥሪ ያቀርብልናል እና ኢስላም ህግን ሁሉን የህይወት ዘርፍ ያጠቃለለ ነው እያለን ያለ ነው ለዛ ይሄ ዲናችን ኢስላም ኮምፕሬሄንሲቭ ነው ብለን ስንናገር ጥቅላዊ ነው ሁለንተናዊ ነው ስንል አንደኛ እስልምና ስለ ፌዝ ስለሚያወራ ነው ኢት ዲልስ አባውት ፌዝ ስለ አቂዳ ጉዳይ ስለሚያወራ እስቲ ሁለንተናዊ ነው እስልምና ምንለው ከምን አንጻር አንደኛ ስለ አቂዳ ጉዳይ ስለሚያወራ ምን ማለት ነው አቂዳ ስንል አቂዳ ስንል እዚህ ቦታ ላይ ማሳየት ባንኝነት የሚፈልገው የፈጣሪን እሳቦትን በተመለከተ ሰዎች ስለ ፈጣሪ እሳቦት በተለይ ከእስልምና ውጪ ያሉ አስተምህሮቶች የተሳሳተ ግንዛቤ አላቸው አምላክ አላህ ተዓላን በትክክል አላወቁትም በትክክል አልተረዱትም ስሞቹና ባህሪያቶቹ የአላህን ማንነት አልተረዱም ቁርአን ላይ ስትመጡ ግን ይሄ ሁለንተናዊ የሆነው ሃይማኖት የሰው ልጅ አቂዳ የሰው ልጅ እምነት ያስተካክላል ይሞራል ያጠራል የተሳሳተ ግሳኔ ሲሆኑ ስለ አምላክ ያለንን እሳቦት በሙሉ ጥርቅ አድርጎ ንጹህውን ጥርት ያለውን የአላህን ማንነት ሱብሃነከ ያ ረብ እንደምንለው ጥርት ያለውን ጌታ ያሳየናል ለምሳሌ ልጅ ወልደዋል ብለው ለሚናገሩ የተሳሳተ አቂዳ ያላቸው አቂዳቸውን እንዲህ በማለት ይቀርፍላቸዋል ያርምላቸዋል ያስተካክላቸዋል ከጥፋት ጎዳና ወደ እውነት ይመልሳቸዋል ሱረቱል መርየም ላይ ተመልከቱ በሱረቱል መርየም ምዕራፍ 19 ቁጥር 88 ጀምሮ መርየም 19 ከቁጥር 88 ጀምሮ እስከ 90 3 ያለውን ለመመልከት እንሞክር ምን ይላል አላህ And they say the most merciful has taken for him a son. Ar-Rahman azanyu amlak lijaza walad alu ala Allah. You have done an extortion thing. The heavens almost rupture and the earth splits open and the mountains collapse in diversion. Kazi negegeracho ehe qatfat naw. Kazi negegeracho yitenasa malatum Allah lijallo. Allah waldo alkamilo. እብለትና ቀጥፈት ንግግራቸው የተነሳ ሰማያት ስሜት ቢኖራቸው ሊቀደሉ ምድር ስሜት ቢኖራት ልትሰነጠቅ ጋራዎችም ስሜት ቢኖራቸው ተንኮታኩተው ለመውደቅ ሊቃረቡ ነበር ለምን ስትሉ ቁጥር 90 አንድ ላይ ምላሽ ይሰጣል that they attribute to the most merciful lesson ለአዛኙ አምላክ ለአርራህማን ልጅ አለው ብለው በመናገራቸው ሰበብ ሰማይ እኮ ስሜት ቢኖራት ትቀደል ነበር ምድር እኮ ስሜት ቢኖራትና ብታ ተተረተረ ነበር ጋራዎች እኮ ይሄን ያህል ጋራዎች በጣም ጠንካራ ምድርን ቆጥጠው ያዙ ምድር እንዳትረገፈገፍ ወጥረው ያዙ ተራሮች ንኩትኩት እርግፍግፍ ብለው ታያቸው ነበር ለአዛኙ ለአምላክ ለአላህ ልጅ አለው ስላሉ ቁጥር 92 ላይ ምን ይላል is not appropriate for the most merciful that he should take a son ለአዛኙ አምላክ ለአርራህማንማ ልጅን መያዝ ፈጽሞ አይገባውም ፈጽሞ አላህ እንደዛ አይነት ባህሪ አይገባውም ሱብሃነከ ያ ረብ ቁጥር 93 ላይ ምን ይላል there is no in the heavens and the earth but that comes to the most merciful as a servant በትንሣኤ ቀን በሰማያትም በምድር ውስጥ ያሉት ሁሉ ለአርራህማን ባሪያ ሆነው እንጂ የሚመጡ አይደለም ማለት አያችሁ እንዴት አቂዳን እንዴት እንደሚያጸዳ እምነትን እንዴት እንደሚያስተካክል ግሳንግሳን መረካከትን እንዴት እንደሚቀር ሱብሃንአላህ የቁርአን ውበት አጃይብ ነው በጣም ኢስላም ሁለንተናዊ ነው ስንል ይሄ ነው አቂዳን ያስተካክላል አቂዳን ያረማል አምላክ ደግሞ በቁጥር ከሁለት በላይ ነው ብለው ለሚያስቡ በቁጥር ከሁለት በላይ ነው ለሚሉ ሶስት ነው ለሚሉ ምን ይላል አላህ ሱረቱል ማኢዳ ምዕራፍ 5 ቁጥር 73 ላይ ያረማቸዋል ሱረቱል ማኢዳ ምዕራፍ 5 ቁጥር 73 ላይ they have certainly disbelieved those who say Allah is third of three. እነዚ አላህ የሶስት አንድ ሶስተኛ ነው ያሉ በእርግጥ ከእምነት መስመር ወጡ ካዱ ይላል። ይሄ የእምነት መገለጫ አይደለም፣ የእምነት ፍራ አይደለም፣ የክህደት መገለጫ ነው። አላህ አህዳውና ብቻኛ ሆኖ ሳለ በሶስትነት ወይም በሁለትነት ይመስሉት አይገባም አይገባም። ሌላው ደግሞ ምን አይነት አቂዳን ያርማል? ይሄ ሁለትነት ሶስትነትን አረማል። ቀጥሎ ደግሞ ምን አይነት አቂዳን ያርማል? መስላችሁ እስልምና ቀጥሎ ምን አይነት አቂዳን ያርማል? የአላህ ተዓላ ምስል ለሚመስሉ አላህ ይሄንን ነው የሚመስለው ብለው ለሚመስሉ ጌታ አላህ አምሳያና በጤ እንደሌለው አቂዳቸውን ያስተካክላል። እንዲህ ሲልም ያርማቸዋል በሱረቱል መርየም ምዕራፍ 19 ላይ። ሱረቱል መርየም ድምጽ አይሰማም እንዴ ነው ያ ጀማዓ? ድምጽ አይሰማም? ጥሩ አይደለም። ከቀድሙ አሁን በደንብ ድምጽን ከፍ አድርጌ እየተናገርኩ ነው ለኔ ጥሩ ነው ይመስለኛል። ኸይር ማሻአላህ። በሱረቱል መርየም ምዕራፍ 19 ቁጥር 64 ላይ አቂዳን ያርማል እምነትን ያስተካክላል። ምን የሚለው? አላህ አምሳያ አለው ብጤ አለው ብለው ለሚያስቡ ሰዎች እንዴት አርጎ አቂዳን እንደሚያስተካክል። ያ ጀማዓ እንዴት ነው እኮ ሊገባኝ አልቻለም። ድምጽ አይሰማም እንዴ? ማይክ ገዝቼ ማይኬን አስተካክዬ ያለው ድምጽን በጣም ጮክ እያደረኩ ነው የምናገረው። እንዴት ነው? ماشي خير المولاد دي جزاك الله. سورة المريم رافع 19 قطر 34 ላይ አቂዳን ሲያስተካክል እምነትን ሲያስተካክል ምን ይላል? አላህ አምሳያ ብጤ ያለው ለሚሉ سورة المريم 19 قطر ይቅርታ 65 ላይ በቁጥር 65 Lord of the heavens and the earth አላህ የሰማያትና የምድር ፈጣሪ ነው። And whatever is between them በሰማያትና በምድር መካከል ያሉትን ጌታ ነው። So worshiping እርሱን በብቸኝነት ተገዛው and have patience for his worship እርሱንም በማምለክ ላይ ታገስ። Do you know of any similarity to him ለጌታ አምሳያን ታውቃለህን? ለአላህ አምሳያ ታውቃለህ እንዴ? ለአላህ አምሳያን እንዴት ታደርጉለታለህ? አላህ ምንም በሰማያትም ሆነ በምድር አምሳያና ብጤ የሌለው ጌታ ነው። እንዲህም ሲል እውነት ተናገረ። ሱረቱ ሹራ ምዕራፍ 42 ቁጥር 11 በሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ there is nothing like him he is the all hearer and the all seer ለእርሱ አምሳያ ብጤ የሚባል ነገር ለአላህ የለው እርሱ ሰሚውና ተመልካቹ ነው። አላህ አምሳያና ብጤ የለው። አቂዳን በዚህ መልኩ ያርማል፣ አቂዳን በዚህ መልኩ ያስተካክላል ኢስላም። ሁለተኛ ዲናችን ሁለንተናዊ ነው። ስለ እምነት ማስተካከል ስለ እምነት ጉዳዮች ብቻ አይደለም የሚያወራው። It deals about intellect አእምሮን በጣም ማናገር የቻለ ዲን ነው። አእምሯችንን ማሰራት የቻለ ዲን ነው። አእምሯችንን የሚያጠፍ ዲን ነው። አእምሯችን የተሳሳቱ አስተሳሰቦች የተሳሳቱ አይዲዮሎጂን ይቀርፍና ንጹህና ጥርት ያለ ለሰው ልጅ መልካም እይታ ያለው ለሙስሊሞች መልካም እይታ ያለው የኢስላም ሰራተኛ መሆን የሚችል ትልቅ ራእይና ግብ ያለው ትውልድ እንዲፈጠር እስልምና ኢንተሌክትን ያወራል፣ አእምሮን ያናገራል። ነው ቁርአን ሲወርድ ሰማይና ምድር የተገናኙት ቦታ ላይ መጀመሪያ የተዘረዘው ቃል እቅራ የሚለው ነው። አንድ ፈወቅ የሚለው እቅራ ምዕራፍ 96 ላይ በሱረቱል ኢቅራ ምዕራፍ ከቁጥር 1 ጀምሮ ከቁጥርኛ ያህል የእውቀትን ቦታና ደረጃ መቆራረጥ ጀመረ። ኦኬ ኮኔክሽን ይሆናል አሁንስ እንዴት ነው? ኦኬ ግድ ስለ it deals about intellect ያለ ነበር ስለ አቅ ስለ አምሮ ስለ ዕውቀት ያወሳል። እናም ጌታችን አላህ ምን ይላል በሱረቱን ነምል ምዕራፍ 27 ቁጥር 64 ላይ ሱረቱን ነምል ምዕራፍ 27 ቁጥር 64 ላይ if there is a lord other than allah tell them to bring their evidences ከአላህ ውጪ በእውነት የሚመለክ አምላክ አለ የሚሉ ከሆነ እስኪ ይሄ ሙግታቸውን የሚያረካቸውና የሚያሳርፍላቸው ማስረጃ ነው ማስረጃችሁን አምጡ በላቸው እኛ ምን ረታው በኢንተለክት ነው። አእምሮን ማናገር የሚችል ዲን መሆን አለበት። ለአእምሮ ተስማሚ ለመንፈስ ተስማሚ መሆን አለበት። አእምሮን የሚጎረብጥ አስተሳሰብ ከሆነ ከአምላክ ዘንድ አእምሮን የሚጎረብጥ አስተሳሰብ ወይም አይዲዮሎጂ ሊመጣ አይችልም። ሌላው አእምሮአችንን እንዴት እንድናሰራ ይፈልጋል እስልምና ተፈጥሮን እያየን ተፈጥሮን እያደነቅን የአላህን ተፈጥሮ አይተን አእምሮአችንን እንድናስተነትን ግብዣ ያቀርብልናል። ለምሳሌ ምን ይላል አላህ በሱረቱ ጋሺያ ምዕራፍ 88 ቁጥር 17 ጀምሮ በሱረቱ ጋሺያ ምዕራፍ 88 ቁጥር 17 ጀምሮ ምን ይላል አላህ then do they not look at the camels how they are created ግመሎች እንዴት እንደተፈጠሩ አይመለከቱም ምን ይላል አእምሯችንን እንድናስተነትን ግመሎች እንዴት እንደተፈጠሩ አይመለከቱም ምን ቁጥር 18 ጋሺያ ምዕራፍ 88 ቁጥር 18 and at the sky how it is raised ሰማይም እንዴት ከፍ እንደተደረገች ቁጥር 19 and at the mountains how they are erected ተራሮችን በመድር ላይ እንዴት እንደተተከሉ and at the earth how it is spread out ምድርን እንዴት እንደተዘረጋች አያስተውሉም አይመረከሙትም አያስተረቱንም ይሄ ነው አቅል ያለው ሰው ያስተውላል የአላህን ተፈጥሮ ያደንቃል ያለ አንዳች ዓለማ ጌታ ያልፈጠረኝም ብሎ እንዲረዳ እንዲያስተውል ያደርገዋል ነው ኢስላም ስብሃንአላህ አምሮችንን እንድናስተነትን አምሮችንን እንድንጠቀም እስልምና ግብጃ የሚያቀርብልን ኢንተሌክቹዋል ሆኖ አምሮን ማናገር የሚችል ዲን ስለሆነ ለዛ ቆኖ ሱራቱል አበስ ምዕራፍ 80 በሱራቱል አበስ ምዕራፍ 80 ቁጥር 24 ላይ ምን ይላል then let man know or look at his food የሰው ልጅ እስቲ ወደ ምግቡ ይመልከት ይላል ወደ ጣዕም ይሄ ምግቡ እስቲ የሚበላውን ምግብ ያስተውለው ከሰማያት ዝናብ አውረደን በታምራዊ መንገድ ምድር ህያው ሆና ፍሬን አፍርታ ቡቃያን አብቅላ አንተ እጅና አንቺ እጅ ላይ ደርሶ የምትመገቡት ምግብ ዲሰው ይሄን ያስተነትልን እንዴ አላህ ሰማይ ከሰማይ ዝናብ ባያወር ምድር ልታበቅል ባያደርጋት ኖሮ አንተ እኮ ምግብን ባልተመገብክ ነበር እስኪ ምግብን አስተውሎ ተመልከተው በምግብ በምትመገበው የአላህን ታምር ታስተውላለህ use your mind አባክን አምሮን አስተንትን ተጠቀም ይያለ ነው የሚያስተነትል አምሮአችሁን ተጠቀሙበት አስተንትኑ ካስተነተናችሁ ኢንተሌክት ነው ይሄ ዲን ይሄ ሁለንተናዊ ዲን ነው ምንለው ለዛ ነው ሁለንተናዊ ዲን ነው ብለን የምንገልጸው ከዚህ አንፃር ነው በሌላም ስፍራ አላህ ምን ይላል በሌላም ስፍራ ላይ አምሮአችንን ብናስተነትን ስንገልጽ ሲያስተነረን ምን ይላል ለምሳሌ የቻርልስ ዳርዊን ቲዮሪ ወይም የሌሎችን ቲዮሪ ስታዩ ሰው በአጋጣሚ ነው ባይ ቻንስ ነው የመጣው ይላሉ እንዴ ሰው ባይ ቻንስ መጣ ተብሎ ሊገለጽ ይችላል ሰው ባይ ቻንስ ሊመጣ አይችልም በፍጹም ባይ ቻንስ እንዴት ሊመጣ ይችላል እስቲ አእምሯችሁን ተጠቅማችሁ አስተንትኑ ይላል አላህ ምን ይላል ሱረቱ ቂያማ ላይ ከፍ ታስተውል በሱረቱ ቂያማ ምዕራፍ 75 ቁጥር 36 ጀምሮ በሱረቱ ቂያማ ምዕራፍ 75 ቁጥር 36 dismantling that he will be left neglected so ndaw zim bulu yemitaw yimeslawalne ila qutr 37 hadinat binus spur from semen ndi esu dekkama yihono fasash spur man neberam ndi ila hulatin mingidi minchachen astaw liket endemata zari legeta andinet yastababele tawhidin yimitarru allah yellem bulu lemikiru amruwachu nitekemndu intelekt ሩቃስ ወንዴት እንደተፈጠሩ አስተውሉም እንዴ ወዶ አላስቲ ተመልከቱ እናንተ እኮ ደካማ ፈሳሽ እንጂ ሌላ አንበራችሁ then he was a clean cloth ከዛም የረጋ ደም ነበር and allah created his form in proportionally allah ቅርጹን አበጀው ፈጠረው አሳመረው and made of him two mates male and female ከዛ ወንድና ሴት ጥንድ አደረጋቸው ነው እውነት ነው ይሄ universal truth ለዛ ሙስሊምና ከኛ አምሮ ነው አቅል ውጭ ያለ ነገር አያናገረንም የሚያናገረን አቅላችን በሚችለው አምሮአችን ማስተንተን በሚችለው ነው ስለዚህ እስልምና ጥሪ ያቀርባል ምን ኢንተሌክቹዋል አምሮአችን እንዲያስተነትን ጥሪ ያደርጋል አንደኛ አቂዳን ያስተካክላል ሁለት አምሮን ብረሽ ያደርጋል ብሬን ዎሽ ያደርጋል እጥብ ነው የሚያደርገው ሶስተኛ ላይ ኢት ዲልስ አባውት ሞራል ቫልዩስ ስብእናን በጣም ነው እስልምና የሚቀርጸው ባህሪን በጣም ነው የሚገራው ለምሳሌ ነብዩ አለይሂ ሰላቱ ወሰለም ስለተልኳቸው ሲያወሩ ምን ይላሉ I have been sent to complete the good manners እኔ መልካም ስብእና ለማሟላት ነው የተላኩት ከእናንተ ውስጥ መልካም ሙእሚን ማለት ስብእናው ባህሪው ስነ ምግባሩ ያማረለት ነው ሱብሃንአላህ የዲን መሰረቱ የዲን ራሱ ስነ ምግባር ነው በቃ አንድ ሰው ዲን አለው የምንለው የእውነት አቂዳ ውስጥ ከገባ የእውነት ተውሂድ ውስጥ ከገባ የእውነት ኢማን ውስጥ ካለ እና አምሮ ደግሞ ኢንተሌክቹዋሊ ብሩህ ከሆነ ቁርአንን አንብቦ ብሩህ አምሮ ይኖራል ብሩህ አምሮ ሲኖር ከዛ ይኖራል መልካም ባህሪ ሙእሚኖች ደግሞ መገለጫቸው ነው አጋጣሚ ሆኖ አለመታደል ሆኖ ከኛ ማህል ጠፍቷል። አላህ መልካም ባህሪን ለሁላችንም መልካም ስነ ምግባራችን ለሁላችንም ይስጣል። ስለዚህ ቁርአን ምግባርን ያቀናል፣ ስብእናን ይለውጣል። በሱረቱል ፉርቃን ላይ ምን ይላል አላህ የሙእሚኖችን ባህሪ ሲናገር? ሱረቱል ፉርቃን ምዕራፍ 25 በቁጥር 63 ቁጥር 63 ላይ አላህ እንዲህ ይላል And the servants of the most merciful are those who walk upon the earth easily. እነዛ የአርራህማን የአዘኑ አምላክ ባሮች በምድር ላይ ረጋ ብለው የሚሄዱ ናቸው። ረጋ ብለው የሚሄዱ ናቸው። And when the ignorant address them harshly, they say words of peace. ignorant ይሆኑ ማህይሞች ጃሂሎች ሲናገሯቸው መጥፎ ስድብን ቃልን ሲናገሯቸው ጃሂል ከዚህ ውጪ ሌላ የድምር ስሌት የለውምና ምን የሚሉ ናቸው? ቃሉ ሰላም በቀነሱ ፒስ ቱ ዩ ለእናንተ ሰላም ይሁኑ የሚሉ ናቸው። ይኸው የአዋቂ ምልክቱ ሰላምን ለፍጥረቱ መመኘት፣ የጃሂል ምልክቱ ከአንደበቱ አጸያፊ ቃል መውጣት ነው። ከጃሂል እኮ ከዚህ ውጪ አንጠብቅም። ለዛ ነው ቀደም እኮ ምን ብያቸዋለሁ፣ እስልምና ኮምፕሬንሲቭ ነው፣ ሁለንተናዊ ሃይማኖት ነው። ሁለንተናዊ መገለጫው ደግሞ አእምሯችንን ብሩህ ማድረጉ ነው። አእምሮ ከታጠበ አእምሯችን የሰነቀው ነው አንደበታችን ሊያፈልቀው የሚችለው። አእምሮ በመልካም መዝገቡ የዘገባቸው ቃላቶች በአንደበት ይገለጻሉ፣ በአንደበት ይነገራሉ። በተቃራኒው አእምሮ ኢግኖራንት ከሆነ ጃሂል ከሆነ ማህይም ከሆነ ከአንደበቱ የጃሂል መገለጫ ቃላቶች እንጂ ሌላ ከአንደበቱ ልታደምጡ ልትጠብቁም አይገባም። ስለዚህ እስልምና ምን አለ? ሞራልን የሙእሚኖችን ስነ ምግባር ሲቀጥ በቃ ጃሂል ነው አንደ ሰው አንተን ሰደበ ማለት ጃሂል ነው ማለት ነው። በቃ የጃሂል መገለጫ ነው። ስለዚህ አንተ ደግሞ አማኝ ነህ፣ መልካም ስነ ምግባር ተላብሳል፣ ተውሂድ የጠራ ነው፣ አቂዳ የተስተካከለ ነው፣ ኢንተለክት ብሩህ የሆነ አእምሮ አለ ቁርአን የሚያናገረው። ስለዚህ ምን ትለዋለህ? ቃሉ ሰላም እንደተባለው ሰላም ትለዋለህ። አንቺ ሰላም ብለሻል ታልፊያለሽ ነው። ለዛ ነው ሱረቱል ፉሲለት ላይ ምን ይላል አላህ? ሱረቱል ፉሲለት ሱብሃንአላህ ዩኒቨርሳል ትሩዝ የሆነ ነገር ነው። ሱረቱል ፉሲለት ምዕራፍ 41 ቁጥር 34 ላይ ብዙ ጊዜ አንዳንድ ሰዎች ሲሰድቧችሁ ወይም በመጥፎ ሲጠረጥሯችሁ ወይም በመጥፎ ሲያነሷችሁ ለነሱ መልካም ስትሉላቸው በጣም ይገረሙና የእናንተ መልካምነት ይሰባቸውና ከጊዜ በኋላ በጣም ጠላታችሁ የነበረው ሰው ወዳጃችሁ ይሆናል። ይሄ ደግሞ እውነታው ደግሞ ቁርአን ውስጥ ተሰፍሮ ታገኛለህ። ሱረቱ ፉሲለት ምዕራፍ 41 ቁጥር 34 ላይ And not equal are the good and the bad. መልካምና ክፉ አይስተካከሉም ይላል አላህ። እውል ነው መልካም የሚመዘንበት ሚዛን ክፉ የሚመዘንበት ሚዛን የተለያየ ነው። መልካምና መጥፎ እኩል ሊሆኑ አይችሉም፣ ይለያያሉ፣ እኩል አይደሉም። Repel evil by what did which is better. ክፉን ነገር በመልካም ስራ ለውጠው ይላል አላህ። በመልካም ስራ አብዛው፣ በመልካም ስራ ልትበልጠው ይገባል ክፉን ነገር። And there upon the one who between you and him is immunity will become as though he was a devoted friend. ክፉን የሚያደርግብ ሰው መልካምን አድርግ። ምክንያቱም ይሄ ክፉ የሚያደርግብ ሰው ከጊዜ በኋላ አንተ መልካም ስለዋልክለት ያንተ ቅልጥ ያለ ወዳጅ ይሆናል፣ ቅልጥ ያለ የልብ ወዳጅ ይሆናል። ሐቂቃ አንተን ማንነትን ሲያውቅ ምን ያለ የጠራ ስብዕና እንዳለ ብሩ አምሮ እንዳለ ሲረዱ ሲያውቁ በጣም ይወዱሻል፣ በጣም ያፈቁሻል። ብዙ ጊዜ እስልምና ሰዎች ከውጭ ሆነው ይተቻሉ፣ ሰዎች እስልምና ከውጭ ሆነው ይወርፋሉ። ግን ሐቂቃ ስለ እስልምና ሲረዱ ስለ እስልምና አንብቦ ሲያውቁ በእስልምና ፍቅር በጣም ነው የሚወድቁ። በጣም በቃ እንደነሱ የእስላም አፍቃሪ አታገኝም። ልክ በቃ ይሄ ነው እስላም ማለት ነው። ጥሪው ባህሪን ስብእና መግራት ላይ ነው። ለዛ ነው እኮ ቤተሰቦቻችንን እንኳን ወላጆቻችንን ስናናገር ሱረቱል ኢስራ ምዕራፍ 17 ቁጥር 23 ላይ ምን ይላል አላህ? ሱረቱል ኢስራ ምዕራፍ 17 በቁጥር 23 እስከ 24 ላይ ከቤተሰቦቻችን ከወላጆቻችን ጋር ያለው ሐላቃ ግንኙነት ያማረ እንዲሆን ምርጥ ባህሪን የተላበሰ እንዲኖር እንዲህ በማለት ትእዛዝ ያዛል። ምን ይላል አላህ? ከተውሂድ ጋር ነው እንደው ማቆራኝቶ የሚያነሳው፣ አላህን በብቸኝነት ከማምለክ ጋር ነው የሚያነሳው ይህን የመልካም ስብዕና ባህሪ። And your Lord has declared that you not worship except him. ጌታ በእርግጥ አዘዘ ከእሱ በስተቀር ማንንም እንዳትገዛ ማንንም እንዳታመልክ ደንግገዋል። ይህ የጸና አቋም የጸና እምነት ነው። ከዛስ And to parents good treatment. ለወላጆችም መልካም እንክብካቤ እንድታደርግ whether one or both of them rich or poor while with you say not to them such a word of አባት ወይም እናት አሊያም ሁለቱም የእርጅና እድሜ ላይ ሲደርሱ ኡፍ እጭ አትበላቸው ይልቁንስ repair to them speak to them a noble word noble word ምጥሩኑ ቃላቶች በቃ በጣም ያማሩ ቃላቶችን ምትናገራቸው ይገባል የእዝነት ክንፍህንም ከእዝነት የመነጨ ዘርጋላቸው እንዲህም ብለ ዱዓ አድርግ ምን my lord ጌታ ይሁን have mercy upon them በእነሱ ላይ እዝነትህን አድርግ although they brought me up when I was small እነሱ በእዝነትና በእንክብካቤ በሕፃንነት የሳለው እንዳሳደጉ እዘንላቸው ብለ ዱዓ አድርግ ይላል ይሄ ነው በቃ መልካም ስነ ምግባር ማለት ይሄ ምዕራቡ ዓለም ተመሪያለው ሰልጥኛለው ይላል ግን አባቱ ላይ ፖሊስ ይጠራበታል ይሄ ማለት በቃ ይሄ አቀላል ተዘካከለ ኢንተሌክት ማለት የሌለው ስብእናው ያልተለወጠ ትውልድ ማለት ይሄ ነው እና እስልምና ሊቀርጽ የሚፈልገው ያብጅና ሊያዘጋጅ የሚፈልገው ትውልድ ሞራሊ ቫልዩ ቢሆን ነው ስነ ስብእና የሚባል ማለት ሞራል የሚባል እሴቶች የስነ ምግባር እሴቶችን ጠንቅቆ የሚያስተምር ነው እነዚህ ነገሮች አስተምሮ ሲያበቃ ለብቁ ዓላማ ያዘጋጀዋል የአላህ ህግና ስርዓት በራሱ ላይ መተግበር የሚችል በአላህ ህግና ስርዓት የሚመራ ልክ ጌታችን አላህ ነህል 16:44 ላይ በሱረቱ ነህል ምዕራፍ 16 ምዕራፍ 16 በቁጥር 44 ላይ ይሄ መለኮታዊ ራእይ ለነብዩ አለይሂ ሰላቱ ወሰለም ይወርድላቸው ነህል 16:44 ላይ ምን ይላል we send them with clear proofs and written ordinances and we revert to you the message القران ودانت زند ياورد نو قران الى ودانت زند ياورد نو قران that you may make clear to the people what has sent down to them لنزا لسوت يوردلاچون ملئك غنص ارغت ابراللاچو زند نو and they may give thought الناسو يستنبطون يستوون زند نو ماستنتن ماستوال دگمو امرو لاينال يهو انتلكتن انديت اندمياناكر تمكن كذا انت باوقت يتمولا سو انا فري يازا ዛፍ አንድ ናቸው ይባላል በእውቀት የተመላሰውና ፍሬ ያዘ ወይ ፍሬን የተሸከመ ዛፍ አንድ ናቸው ሁለቱ ምን አላቸው ተዋይዶ አላቸው ይተናነሳሉ ሁለቱም ይተናነሳሉ ዛፉ እኮ ፍሬ ስለበዛበት ጎንበስ ብሏል እውቀት የበዛበትም ሰው ተዋይዶ ታገኝበታል መልካም ስምዕናዎችን ታስተውልበታል ነው እነዚህን ከገነባ በኋላ ስምና ምን ይላል ሁለንተናውነቱን ደግሞ ስለ አኺራ ጉዳይ ያነሳል ሙእሚኖችን በጀነት አልፊርዳውስ ያበስራቸዋል ከአላህ ህግና ስርዓት ይወጡ እስላምን ለማጥፋት የሚሯሯጡና የሚሯወጡትን ደግሞ በጀሃነም ያስጠነቅቃቸዋል ነብዩ አለይሂ ሰላቱ ወሰለም የህይወት መመሪያ አድርገው ለማይከተሉ መጨረሻ እጣ ፈንታቸው በጣም አስከፊ መሆኑን ያወሳቸዋል ትንሳኤ የለም ቂያማ የሚባል ነገር በፍጹም ሊኖር አይችልም ለሚሉ በተለያዩ መንገድ ያስረዳቸዋል ጌታችን አላህ በሱረቱ ቂያማ የመጀመሪያው አንቀጽ ላይ ጀምሮ ሱረቱ ቂያማ ምዕራፍ 75 ከቁጥር 1 ጀምሮ ምን ይላል I swear by the day of resurrection በየውም ቂያማ በትንሳኤ ቀን የሰዎች ውጤት በሚተዋይበትና በሚስተዋልበት ዕለት ሰዎች ተቀስቅሰው ጌታቸው ፊት በሚቆሙበት ቀን በዛች በትንሳኤ ቀን እምላለሁ ቁጥር 2 ላይ ምን ይላል and I swear that by the reapproaching soul to the certainty of the lesser turn of the resurrection እንዲሁም ደግሞ ነፍሷን ወቃሽ በሆነች ነፍስ ኃጢአት ሰርታ ወንጀል ከፈጸመች በኋላ ነፍሷን ወቃሽ በሆነች ነፍስ እምላለሁ ቁጥር 3 ላይ ይኸው ስለ አኺራ ጉዳይ ያናግራል ደስማንቲንግ ዳት ዊል ኖት አሰምብል ሂዝ ቦስ ዴ ሰው አጥንቱን ማንቀሰቀሰው ዳግም ማንመልሰው አድርጎ ገመተን ጠረጠረን እንዴ ላላህ ሰው አጥንቱ ለዛ ነው የመካ ሙሽሪኮች ቁረይሾቹ ነብዩ አለይሂ ሰላቱ ወሰለም በጣም ሞግታቸው ከነበሩ ጉዳይ ስለ አኺራ ጉዳይ ነው እንዲከሞተን በኋላ አፈር ከሆነን ከበሰበሰን አጥንታችን ከበሰበሰ በኋላ ዳግም ተመለሰን ስትራክቸራችን ተመለሱ እንደገና በሰራነው መልካም ስራ እንመለዳለን በክፉ እንጠየቃለን ጌታ ፊት ቆመለህ ሱብሃንአላህ ይሄማ የሩቅ የሆነ መመለስ ነው አሉ ላሩቅ አይደለም በገና ይላል አላህ ቀጠለና ምን አለ ጌታችን አላህ Yes, በእርግጥም እንሰበስባለን. We are able even to proportion his fingers. አንተ ተው አንተ ስላጥንት ታወራለህ እንዴ ከመድር አፈር ስለመቀስቀስ? አይደለም ከመድር አፈር አጥንቱ መቀስቀስ ይቀርና የጣት አሻራውን እንኳን ያለበትን ስፍራ በቢሊየን የሚቆጠረው የሰው ዘር የጣት አሻራቸው በሙሉ ይለያያል. በ1888 እንደ አውሮፓውያን አቆጣጠር ለመጀመሪያ ጊዜ የጣት አሻራ የአይደንቲፊኬሽን ወይም የመታወቂያ መለያ ሆኗል። ቁርአን ግን የዛሬ 1434 ዓመት ነው የጣት አሻራ የሰው ልጅ በፍጹም አንድ እንዳልሆነ የሁሉ የገለጸው። አጥንቱን እንኳን አንተ እሱ ስለመሰብሰብ ታስባለህ እንዴ? እኛ ገና የጣት አሻራው እንኳን ሳይቀር እቦታው ስፍራ ላይ እንመለሳለን እንዴትን ሳይቀን የለም ብለ ተከራከራለህ? በፍጹም ልትከራከር አይገባም። እንደውም የተንሳይ ቀን የሚከሰተውን ክስተት ላስረዳ ለሚያምን ባይሆን ይላል እኮ አላህ የሚከሰተውን ክስተት ሊጠቁም ምን ያልከባድ እንደሆነ በሱረቱ ተክዊር ምዕራፍ 81 እና 81 ላይ በሱረቱ ተክዊር ምዕራፍ 81 ከቁጥር 1 ጀምሮ ምን ይላል? When the sun is wrapped up in the darkness ሰማይ በተጠቀለለች ጊዜ ይላል። ይህችን ሰማይ አላህ ይጠቀልላታል፣ ከመኖር ወደ አለመኖር ይወስዳታል፣ ይጠቀልላታል። ቁጥር 2 ላይ and when the stars fall dispersed እንደዚህ ሰማያትን በተለያዩ ህብረ ቀለማት ያሸበረቁ ከዋክብቶች ይረክፋሉ፣ ይንኮታኮታሉ። and when the mountains are removed ምድርን ቆንጥጠው እንዳትርገፈገፍ ያያዟት በውስጥ ያለችው ያዘችው ነገር እንዳታረግፍ አድርገው ቆንጥጠው ያዟትን ተራሮች ደግሞ ከቦታቸው ተነስተው ሪሙቭድ ይደረጋሉ እንዳዋራ ይተኗሉ። When full term camel are neglected ያስር ወር እርጉዝ የሆነች ግመል በተተወች ጊዜ ይላል። እያሊ የቁርአን አንቀጹ ይቀጥላል እና ይህን የሆነ ከባባል የሆኑ ክስተቶች ይፈጠራሉ፣ ከባባል የሆኑ ክስተቶች ይመጣሉ። የትንሣኤ ቀን የማይቀር ነው። ትንሣኤ የለም ብላችሁ የምትጠራጠሩ ከሆነ ይኸው ሱረቱል ፍርቃን አለላችሁ ነው እያለ ያለው አላህ። በሱረቱል ፍርቃን ላይ ምን አላቸው? አሚን በሱረቱል ሀጅ ይቅርታል። በሱረቱል ሀጅ ምዕራፍ 22 በቁጥር 5 ሱረቱል ሀጅ ምዕራፍ 22 ቁጥር 5 ላይ ኦ ፒፕል እናንተ ሰዎች ሆይ if you should be doubting about the devil's direction then consider your creation እናንተ ሰዎች ሆይ በትንሣኤ ቀን መቀስቀስ ዳግም መቀስቀስ የለም ብላችሁ የምትከራከሩና የምትጠራጠሩ ከሆነ አፈጣጠራችሁን ተመልከቷል። አፈጣጠራችሁን እስቲ አስተውሉ። እንዴት ትንሣኤ ቀን የለም ብላችሁ ትከራከራላችሁ? የፈጠራችሁ ጌታ ያስገኛችሁ ጌታ እንዴት ከአፈር እናንተን ድጋሚ መቀስቀስ ያቀተዋል? ቀጠለ we created you from dust እኛ እኮ እናንተን ከምድር አፈር ፈጠርናችሁ። then form you a sperm drop ከዛም ከፍት ወጣብታ then from a clean cloth ከዛም ከረጋድ then from a lump of sheep ከዛም በኋላ ደግሞ ከቁራጭ መሰል ስጋ ከዛ form it and unform it and that we may show you አላሁ ተዓላ በእንደዚህ አይነት መልኩ በእናታችን ማንሰል ደረጃ በደረጃ ያስገኘ ነው። ታዲያ ከፍጥወት ጠብታ የፈጠረ ጌታ አላህ ካለምንም ከኢምንት ያስገኘ አምላክ ዳግም ሊመልሰው ወደሱ ዘንድ ሊመልሰው በፍርድ ቀን ሊያቆመው እጅጉን ይገባዋል። እጅጉን አላህ ይገባዋል። መፍጠር ቢከብድ ኖሮ ሰማያትና ምድርን ይፈጥ መፍጠር ይከብድ ነበር እናንተን ከመፍጠር እንዳለው ማለት ነው። ስለዚህ ኢን ጀነራል በጥቅሉ ዲናችን ኮምፕሬሄንሲቭ ነው። ሁሉንተናው ነው። ስለሁሉም አጀንዳ ያነሳል፣ ስለሁሉም አጀንዳ ያጥታል። ስለማህበራዊ ጉዳይ፣ ስለኢኮኖሚ፣ ስለፖለቲካው፣ ስለአቂዳ፣ ስለእምነት፣ ስለአእምሮ፣ ስለእውቀት፣ ስለመልካም ስነምግባር፣ ስለቤተሰብ፣ ስለዘመድ፣ ስለቢዝነስ፣ ስለሀገር፣ ስለዓለምና ስለቀጣዩ ዓለም ዲናችን በተሟላ መልኩ የተሟላ የሆነ መመሪያ ያለው የተሟላ የሆነ ብቁ የሆነ ሃይማኖት የሚያቆራ አንገትን ቀና የሚያደርግ ልብን የሚሞላ ደረትን የሚሞላ የሆነ ዲን ነው ያለን። አላሁ ተዓላ እንዳለን በሱረቱ አሊ ኢምራን ምዕራፍ 3 አንቀጽ 102 ላይ እናንተ ያመናችሁ ባሮች ሆይ አላህን መፍራትን የሚገባውን ያልፍራቻ ፍሩት እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላል። ኢነ ዲን ዒንደላሂ አልኢስላም አላህ ዘንድ ተወዳጁ ብቸኛው የህይወት መስመር እስላም ነው። ከእስላም ውጪ የሆኑ ሰዎችን ወደዚህ ሁለንተና ወደ ሆነው ዲን እንጠራቸዋለን። አላህ ተዓላ ሁላችንም በተስማማነው የምንጠቀም እኔም በተናገርኩት የምንጠቀም እናንተም ደግሞ በሰማችሁት የምትጠቀሙ አላህ ያደርጋችሁ። ሶስተኛው የሆነውን የእስላም ልዩ ባህሪን ዛሬ አዲኑ ሽሙል ዲን ሁለንተናዊ ነው ኮምፕሬሄንሲቭ ነው የሚለውን ተመልክተናል። መለኮታዊነቱን አስተውለናል። አልኢንሳንያ ነው ሰብአዊነቱን አይተናል። ሶስተኛ ደግሞ ሁለንተናዊነቱን አይተናል። አራተኛ ኢንሻአላህ በቀጣዩ ደግሞ አልወሰት ዲናችን ናም የሆነ ዲን ነው የሚለው በቀጣዩ ኢንሻአላህ በሰፊው ለማየት ሞከራለሁ። ምናልባት ቀጣዩ ዲናዊነትን ምን ያህል እንደሚያበረታታና የኢስላም መገለጫ ባህሪ መሆኑን የማሳይበት ዕለት ስለሆነ ስንፈኝነት በእስላም ምን ያህል እንደተወገዘ፣ ጠርሰኝነትን ደግሞ ስልምና ምን ያህል እንደተቃወመ፣ ሚዛናዊነትን ምን ያህል እንዳጸደቀ የምናይበት ዕለት ይሆናል። አላህ በሰላም የዛን ቀን ያገናኘን። ወአኺሩ ዳዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ ማይ ፍሬንድ።